አድማጮቻችን እንግዲህ ስታዳምጡ የቆያችሁት በቴዲ ዙሪያ ላይ አቶ አለማየሁ የሰጡትን አስተያየት ነው። በተቻለ መጠን ከሙዚቃው ጋራ አቀነባብረን ለማቅረብ ሞክረናል፣ ግን አንዳንድ ጊዜ ኢንተርኔቱ ችግር ስለነበረ ነው። በድጋሚ ይቅርታን ጠይቃለን። እስቲ ቀደም ልናሰማ ካሰብነውና ካስቸገረን አንዱን ዘፈን ስለ ፍቅር የዘፈነውን በድጋሚ እናሰማና ወደ ሌሎች ፕሮግራሞቻችን እንሄዳለን። እንግዳ ይኖሩናል ብለን እናስማለን። ስለዚህ አስተያየት ለመስጠት የምትፈልጉ 06 4950 ላይ እንገኛለን። እንግዲህ በዚህ ሙዚቃ አብራችሁን ቆዩ። እንግዳችንንም እንዳገኘናቸው እናቀርባቸዋለን። ስለዚህ አብራችሁን ቆዩ እንላለን። አድማጮቻችን ያው እያዳመጣችሁት ያላችሁት የልሳን የአማርኛ ፕሮግራም ነው። እንግዳችንን ከተወሰነ ደቂቃ በኋላ ይዘንላችሁ እንቀርባለን፣ ግን የቴዲን ሙዚቃ አስመልክቶ አንድ ነገር ለማለት ነው እና በተቻለ መጠን የቴዲን አዲሱን ዲስክ በመግዛት ትብብራችሁ እንድታደርጉ፣ ምክንያቱም በሙሉ 11ዱም ዘፈኖቹ ማለት ይቻላል በኢንተርኔት ላይ ተገልጿል። ቢሆንም ግን ለሱ ትብብር ለማድረግ ሁላችንም በግዢው ላይ እንተባበር እንላለን በዚህ አጋጣሚ። ሳስማል ለግሬሶ እንዴት ሳይሄድ ሰወለ ቤት አይራመድ አፈሪሱ ውስጣርን ባዲ ለመሪው ይራበው ወዲ የኦሪዮ ኮኮብ የሩቅ ሰማይ መንገድ የኔት ፈራሪ የልቤን አርካኖን በደመና መስኮት ዘከሽ ንገሪ ከስተ ዳመና ነው የለበስኩት በህ የያስኩት አርማ አልተላም ወድጄ የነፍሴ ላይ ባሉስ እንዳይጨልማ አንተ አብርሃም የኦሪ ስባት የነስማኤ የይስሐቅ አባት ልክ እንደ አክሱም ራስ ቀርጸሃት ራሴ በፍቅር ጧፍ ለኩሳት ነፍሴ ጠላት ትዛል ቀና ሁን ልቤ የእድሜን ከነዓን እንዳይቀርቤ እሰው ለመውደድ አድማጮቻችን እንግዲህ ይሄንን ስፖርት የተስፋ የገብሬን ሙዚቃ ስታዳምጡ እንግዳችን ማን እንደሆነ መገመት የሚቻል ይመስለኛል። ወደ ዩሮፕ ዘለቅ አትበሉ እዚሁ ሮማ ከተማ ያሉትን ነው መናቀርብላችሁ። ሮቤርቶ ካንቲ ይባላል። የ2009 ጀምሮ የኢትዮ ሮማ የቡድን መሪና እንዲሁም ደግሞ ተጫዋች የሆኑትን ነው ይዘንላችሁ መንቀርበው። ከዚህ ስፖርት ከሚለው የተስፋ የገብሬ ቀጥ ሙዚቃ በኋላ በቀጥታ ይዘናችሁ እንቀርባለን። አስተያየት ጥያቄ ካላችሁ 0649175 ላይ እንገኛለን። ከጓደጋ ፈገግ ስፖርት አድማጮቻችን እንግዲህ ይስማል አይደል? ኦኬ እንግዳችን እዚህ ይገኛሉና አብራችሁ እንድታዳምጡ በድጋሚ እንገምዛለን። ጥራት ባለው መልኩ ይስማል ብዬ አስባለሁኝ። የሚስማ ይመስለኛል እንግዲህ ይስማል? ሄሎ ይስማሃል? እኔ ይስማኛለሁ። ኦኬ እንግዲህ አድማጮቻችን አቶ ሮቤርቶ ካንቲ ከ2009 ጀምሮ የኢትዮ የሮማ ቡድን አባልና እንዲሁም ይቅርታ የቡድኑ መሪና ተጫዋች ሆነው ያገለግሉ ነው። ስለዚህ በቀጥታ አሳቸው እንግዲህ እንዴት እንደጀመሩ ኢትዮ ሮማ ስፖርት ቡድን እንዴት እንደተመሰረተ ምንስ አይነት ሁኔታዎችን ያከናወነ እንዳለ ከዛ ጊዜ ጀምሮ እስካሁን ድረስ ያለውን ሁኔታ እንግዲህ ያቀርቡልናል። በዛ በመነሳት እኛም ተጨማሪ ጥያቄዎቻችንን እናቀርባለን። እንግዲህ እርሶ ስሞትንና ስለ ቡድኑ ያሉትን ሁሉ እንዲገልጹልን እንጋብዘውታለን። በመጀመሪያ ከልብ እናመሰግነው ጥሪያችንን ተቀብለው በመገኘቶት ነው። እሺ በጣም አመሰግናለሁ። በመጀመሪያ ደረጃ አድማጮቹን በሙሉ እንደምን አላችሁላለሁ። ኢትዮጵያውያንን ኢትዮጵያ አፍቃሪዎችን በጠቅላላ ሰላም ናችሁ ወይ እላለሁ። ከዚህ በቀጠለ ያው ጥያቄዎችን ብታቀርብልኝ ይቀለኛል። እሺ እንግዲህ የኢትዮ ሮማ ቡድን እንዴት ሊመሰርቱ ቻሉ? ስንት ሆናችሁ መሰረታችሁ የሚለውን ልጀምር እንግዲህ። ያው ኢትዮ ሮማን ስንመሰርት 18 ሰዎች ነበርን። አሁን አባሎችን ከቀጠረን ወደ 400 ገብተናል፣ ህጋዊ አባሎች ማለት ነው። ከዛ ደግሞ በውጭ ቲፎዞች አሉን፣ እነሱንም እንቁጠር ካለን ያው ቁጥሩን መያዝ አንችልም ማለት ነው። ስንጀምር ግን ያው 18 ነበርን። እንግዲህ የኢትዮ ሮማ ቡድንን ለመመስረት ያነሳሳችሁ ምንድን ነው? መጀመሪያ ደረጃ የኳስ ፍቅር ያለነን አብዛኛዎቻችን እና የሀገራችንን ስም በምን አይነት መልክ ነው ማንጸባረቅ የምንችለው ጣሊያን ሀገር ላይ? ያው ጋዜጣም ቴሌቪዥንም ምንም ስናይ የምናየው ተራበች፣ ጦርነት አረገች ስለሆነ በምን አይነት መልክ ነው ጥሩ አመለካከት የሚኖረው ለኢትዮጵያ የጣሊያን ህዝብም ሆነ የአውሮፓ ህዝብ በሚል ያው በስፖርቱ አማካኝነት እያንዳንዱ እውቀቱን በመጨመር ያው እያንጸባረቅን ነው። አሁንም እንግዲህ የኢትዮ ሮማ ቡድን ከተመሰረተ ጀምሮ ከ2009 ጀምሮ በተለይም በዚህ በሮማ እና በአካባቢው ዙሪያ የሚያደርጋቸው እንቅስቃሴዎች አሉ። እስቲ ከተመሰረተበት ጀምሮ ስንት ውድድሮችን በሮማ ከተማ ወይም ደግሞ በላሲዮ አካባቢ ያደረጋችሁት ውድድር፣ ያገኛችሁት ውጤትና አጠቃላይ ሁኔታውን ቢነግሩን። ኦኬ እንግዲህ በ2009 ዓመተ ምህረት ያው እንደ ክለብ ተወክለን ኢትዮ ሮማ ተብለን ሁለት ዋንጫዎችን አግኝተናል። አንደኛው የጥሎ ማለፍ፣ አንደኛው የዙር ይሆናል። በሱ አማካኝነት ቀጥታ ኢትዮጵያን ለመወከል አሸናፊ ሆነን ማለት ነው፣ ለ2010 ማለት ነው። ያው 2010 ላይም ኢትዮጵያን በመወከል ሁለተኛነት ዋንጫ አመጣናል። ጣሊያን ሀገር ላይ በየአመቱ የሚደረገው የሳመርና ያው የዊንተር ጊዜ የዓለም ዋንጫዎች አሉ። የዓለም ዋንጫ ውድድር ያው ጠቅላላ ሬዚደንታቸው ጣሊያን ሀገር ያሉ መሆን አለባቸው እያንዳንዱ ሀገር። በዛም ላይ ተሳትፈን ሁለተኛ ወጣን። እንደገና ደግሞ አምስተርዳም ላይ የጠቅላላ የመላው የኢትዮጵያውያን አመታዊ ፌስቲቫል ላይ ሶስተኝነትን ይዘን መተናል። በጣም ከሚያስደስቱን ግን ዋንጫዎች ጠቅላላ ምንረካባቸው እነዚህ ሁሉ ውድድሮች ስናደርግ ሶስት የጠባይና የስነ ስርዓት ዋንጫዎች አሉ። ይሄ ለኛ ለሀገራችን ትልቅ ስም መስሎ ይታየኛል። ምክንያቱም ማሸነፉ ብቻ ሳይሆን የሚታየው ስነ ስርዓቱም ነው። ስለዚህ እኛ ስነ ስርዓት ያለን መሆናችንን በስፖርቱ አማካኝነት አበሻ ኢትዮጵያዊ ስነ ስርዓት እንዳለው እያንጸባረቀንና እያሳየን ነው። አሁንም በመጨረሻ በቀደምለት ያው ብዙ ኢትዮጵያውያን እንደነበሩት የዋንጫ ጨዋታ ላይ የሚገርሙ ሁለት ቡድኖች ደርሰዋል። ከ24 ቡድን መሃል ለዋንጫ ቀርበን ያው ለዋንጫ የቀረበው ቡድን አፍጋኒስታን ነው። አፍጋኒስታን ሲባል ያው ብዙዎቹ ጦርነት ነው እንጂ ኳስ ይችላል ወይ ያለ አለ። ግን አፍጋኒስታን እንደ ብራዚል፣ እንደ ግብጽ፣ እንደ ተለያዩ ሀገሮችን አሸንፎ የቀረበ ነው። እኛም ብዙ ሀገሮችን አሸንፈን ለዋንጫ በመቅረብ ህዝብ ጉድ ስኪል እንደ ኢትዮጵያ በረሃብ ነው የምትታወቀው፣ አፍጋኒስታን በጦርነት ነው የምትታወቀው፣ እንዴት እዚህ ደረጃ ደረሱ በሚል ማት ጋዜጠኞች ባሉበት መሀል ያው ዋንጫውን ለመብላትና ድል ለማስገባት የኢትዮጵያን ባንዲራ ለማውለብለብ በቅተናል። የዛሬ ሳምንት ማለት ነው። እና በዚህም አጋጣሚ ያው በ25 ከንቲባው የሮማ ከንቲባ እንዳለ ቡድኑን ጋብዟል። የጋበዘበት ምክንያት ዋንጫ ስለበላ ብቻ ሳይሆን የስነ ስርዓትና የጸባይ ዋንጫ ባለቤት በመሆናችን ነው። እና የውጭ ዜጎች ስነ ስርዓት ከኢትዮጵያ ተማሩ የሚል ምሳሌ ለማድረግ ፈልጎ ይመስለኛል። እና እናውራ ካልን ያው በሶስት አመት ውስጥ ያደረግነው ነገር ጊዜ አይበቃንም፣ ፕሮግራምሽን እንዘጋብሻለን ሌላ ፕሮግራም ካለ። በጣም ረጅም ታሪኮች አሉ። እኛም ደስ ይለናል፣ ምክንያቱም በዚህ በኢትዮ ሮማ ስፖርት በኩል በተለይ አባል ለመሆን ወይም ደግሞ ደጋፊ ለመሆን ሳይሆን እንደው ለተጫዋች ለመሆን ብዙ ወገኖቻችን ናቸው እንግዲህ አዲስ ወደዚህ የሚመጡትና ምን አይነት ክራይቴሪያ እንዳላችሁ በዚህ ላይ ደግሞ አሁን ቀደም ሲናገሩ እንደሰማሁት ዓለም አቀፋዊ የሆኑ ውድድሮች በጣሊያን ሲካሄዱ ሲባል ምን ለማለት ተፈልጎ እንደሆነ እነዚህን ዙሪያ እንኳን ዳበስ ቢያደርጉልን። ኦኬ፣ ዓለም አቀፍ በሚደረግበት ጊዜ ያው አዘጋጁ ያው ፌዴሬሽን ነው፣ የጣሊያን ፌዴሬሽን ነው። መሟላት ያለበት ክራይቴሪያዎቹ ያው ሲምፕል ናቸው። ማለት አንደኛ ደረጃ ከዚህ በፊት ውድድር ያደረገ ቡድን መሆን አለበት፣ ሪፈረንስ መኖር አለበት ማለት በጸባይም ሆነ በስነ ስርዓት። ሁለተኛ ደረጃ ደግሞ እነዚህን ነገር ለመሳተፍ ብር ያስፈልጋል። ያው መመዝገቢያ ብሮች አሉ። በዚህ አጋጣሚ መናገር የምፈልገው የሳመሩ የዓለም ዋንጫ ላይ በመጀመሪያ ደረጃ ማጣሪያዋን ኢትዮጵያ አታካሄድም። ያው ኢትዮ ሮማ ወክሎ ነው ኢትዮጵያን የሚጫወተው። ማጣሪያው ላይ እኛ አይመለከተንም፣ ዋንጫ ባለቤት ስለሆንን በአሁኑ ሰዓት። በሁለተኛ ደረጃ የሳመሩን መመዝገቢያ 600 ብር አሸናፊ ነን፣ ስለዚህ አንከፍልም። 22 የስፖርት ቱታዎች፣ 22 የመጫወቻ ማሊያ ኮምፕሌቶች አሸናፊ መሆናችንን በዚህ አጋጣሚ ለደጋፊዎቻችን ሁሉ እንዲያውቁልን እንፈልጋለን። ስለዚህ ስንወዳደር ዝም ብለንም አለመሆኑ ማለት ጥረታችን ያው አብረውን ያሉ ሰዎችም ሳቲስፋክሽን እንዲያገኙ ሽልማቶች እንዳሉ ለማሳወቅም ነው እግረ መንገዳችንን። እና እኛ ጋር መጥቶ መጫወት የሚፈልግ ተጫዋች ከሱ የሚጠበቅበት ችሎታ አይደለም፣ ትልቁ የምንጠብቀው ስነ ስርዓት ነው። ስነ ስርዓት ካለ ችሎታ በኋላ የሚመጣ ነገር ነው። ብንሸነፍም ለእኛ ኢምፖርታንት አይደለም። ለእኛ ኢምፖርታንቱ በስነ ስርዓት ቀርበን በስነ ስርዓት መውጣት ነው፣ ምሳሌ ሆነን መውጣት ነው። ምክንያቱም ማሸነፉ ኦኬ ደስ ይላል። በስፖርት ዓለም ላይ ወዳጅነትም ተጫውቶ ማሸነፍ ነው የሚፈለገው። ግን የመጀመሪያው የሚጠየቅብን የእኛ ግዴታ ማለት የማህበራችን የስፖርቱ ማህበር ደንብ ስነ ስርዓት ነው። እና እኛ ጋር ስነ ስርዓት ከሌለ መጫወት አይቻልም፣ ክልክል ነው። እኛ ጋር አሁን ጎበዝ ተጫዋቾችም አሉ፣ ሰነፍ ተጫዋቾችም አሉ። ተቀላቅለን በአንድነት ያመጣነው ዋንጫ ነው። ስለዚህ ሜሪቶ ማለት የሚገባቸው የማይችሉትም ይገባቸዋል የሚችሉትም ይገባቸዋል። ስለዚህ እኛ ጋር መምጣት የሚፈልግ አምኖበት ይሄን ነገር ከመጣ በራችን ለሁሉም ሰው ክፍት ነው። እሺ እንግዲህ ከልብ ነው እናመሰግነው ምክንያቱም የልፋታችሁንና የጥረታችሁን ውጤት በማግኘታችሁ እኛም ደስ ብሎናል እንላለን። በዚህ አጋጣሚ አድማጮቻችንም እንደሚሉ ተስፋ አደርጋለሁ ምክንያቱም በሜዳውም ተገኝተው ድጋፋቸውን ገልጸዋል። ከዛም በኋላ ባረጋችሁት ሁኔታዎች ሁሉ ተገኝተው እንደገለጹ ነው እንግዲህ ማስበውና ምገምተው። ሌላ ልጠይቅ የምፈልገው ነገር አሁን ዘንድሮ ማለት ነው ኢሮፕ ሻምፔን ይቅርታ ትንሽ ድምጼ ጉንፋን ቢጤ ነገር ይዞኛል እና በጣም ይቅርታ ጠይቃለሁኝ አልፎ አልፎ ያዝ ያርገኛል። ስለዚህ በዚህ በኢሮፕ ሻምፔን ውድድር በጣሊያን በሮም ከተማ ይደረጋል። እንዴት ነው የእናንተ ዝግጅት ሁሉ ነገር አልቋል ወይ በዛስ በኩል የሚያቆት ነገር አለ ወይ? ኦ ዋው የአውሮፓው ውድድር አሁን ለምሳሌ በሚመለከት ለኛ ለኢትዮ ሮማ የአውሮፓው ውድድር በጣም ኢምፖርታንት ውድድር ነው ማለት ማሸነፉ አይደለም የኢትዮጵያ መገናኛ አመታዊ በዓል ነው። ስለዚህ ለኛ ኢምፖርታንቱ አውሮፓ የሚገኙ አበሾች ተቀላላ ተገናኝተን ብዙ አመት ማንገናኛቸው ጓደኛ ጋር መገናኛ ስለ ሀገራችን አንዳንድ ነገር ማውሪያ እንዴት ነው ናፍቆታችንን መወጫና በአውሮፓ ደረጃ ኢትዮጵያ አለች የሚባልበት በዓል ነው። ስለዚህ አው ኳሱ ያው ምክንያት ነው ኳሱ የኳሱ ውድድር ምክንያት ነው አውሮፓዎችን ተቀላላ በውድድሩ አማካኝነት ያው ህዝቡ እንዲመጣና እንዲሳተፍ ስፖርት አማካኝነት ሆነ እንጂ ያው ኢትዮጵያን እንዲገናኙ የተደረገ የተመሰረተ ነገር ነው ድሮም ጀምሮ ከአውሮፓዎች ፌዴሬሽን ማለት ነው። እና እዚህ ዝግጅት ላይኛ እውነት ለመናገር ከሆነ ከሌላው የተለየ ዝግጅት ያደረግነው ነገር የለም እውነት ለመናገር ከሆነ ምክንያቱም መስተንግዶ ላይ ነው ብዙ እንትናችን ስራችን ያው ለሚመጡት የሀገራችን ሰዎች ላይ መስተንግዶ መንገድ ከጠፋባቸው ማሳየት መሸኘት አንዳንድ ቦታዎችን ማስጎብኘት እና ያው አብረን መደገፍ ማለት ነው ሜዳው ላይ። በኋላ ደግሞ ያው ኳሱ ላይ ያው ሁሉ ሰው ያውቃል ኳስ ላይ ስንገባ ኢትዮ ሮማም ሆነ ሌላ ሀገር ያው ውጤት ማምጣት ይፈልጋል ግን ኢምፖርታንቱ ሚንስ ይሄ ነው ሌላ ነገር አይደለም መገናኛ ነው። ስለዚህ ሁሉንም ዌልካም በማለት ሁላችንም እዚህ ጣሊያን ሀገር ላይ የምንገኛ አበሾች ያለንን ፍቅር ለሌላም አበሻ ማንጸባረቂያ ዘዴ ስለሆነ ያው ከሁሉም ትብብር ይጠየቃል ማለት ነው። በዚህ አጋጣሚ ያው አዘጋጅ ቡድን ኢትዮ ኢታሊ ነው እነሱ ስራ ላይ ናቸው ጎብዘዋል ማለት ብዙ ነገር ስናይ ያው የጨረሱ ይመስለኛል ሁሉን ነገር መስተንግዶንም በቀደምም ስብሰባ ነበረ ምድቦች ወጥቷል የዙሩ ምድብ ወጥቷል። ያው ሁለቱም እንግዲህ ኢትዮ ኢታሊም ኢትዮ ሮማም ደስ ከሚለው ነገር ፈርስት ዲቪዥን ላይ ነው የሚጫወቱት ይህ ማለት አያል ቡድኖች ናቸው ማለት ነው ጠንካራ ቡድን ነው ማለት ነው። በቃ ይሄ ነው ሌላ ማሳየት ያለብን ነገር የለም አውሮፓ ላይ ፍቅር ማሳየት አለብን ለጣሊያን ህዝብ ኢትዮጵያ ፍቅር እንዳላትና ብዙ እንደሆነ ማመልከቻ ዘዴ ነው ይሄ ነው ሌላ ምንለው ምለው አመለካከት የለኝም ማለት ያው ሌላ ጥያቄ ካለ መልሳለሁ። እና እናንተ እንዴት ነው በዚህ በኢሮፕ ውድድር ላይ ከዚህ በፊት ተካፍላችሁ ከ2009 ጀምሮ ባለው ውድድር ጥሩ ውጤት ያገኛችሁበት ዘመን ነበር ወይ? አዎ አዎ ትልቅ ውጤት ዋንጫዋን ለትንሽ የሳትንባት ሶስተኛ ወጥተን የመጣንበት አምስተርዳም ላይ ትልቅ ውጤት አምጥተናል። እዛ ላይ እውነት ለመናገር ከሆነ ዋንጫው ለትንሽ አምልጦናል ምክንያቱም ያው ሌሎቹም ቡድኖች ኃይለኞች ስለሆኑ ያው እንደኛው ደግሞ የኢትዮጵያ ደም ስላላቸው ያው ወኔው ምን አንድ አይነት ስለሆነ ከበድ አለንና በሶስተኝነት ወጥተናል። ግን በሶስተኝነት ያንን ሁሉ ቡድን አሸንፈን ሶስተኛ ወጣን ማለት ለኛ ትልቅ ክብር ነው ምክንያቱም በቀን 3 እና 4 ጨዋታ ተጫውቶ ነው አንድ ቡድን ከፋይናል ድረስ የሚበቃው እና እንኳን ለኛ ቀርቶ ለኢትዮ ሮማ ቀርቶ 3 4 ጨዋታ በፈርስት ዲቪዥን በሴሪያ መልክ ብናየው 3 4 ጨዋታ ተጫውቶ ብንላቸው የሚከብዳቸው ተጫዋቾች አሉ ፕሮፌሽናል ተጫዋቾች። እኛ ግን ይሄንንም ችለን በስነ ስርዓት እየተኛን በስነ ስርዓት እየበላን በቀን 3 4 ጨዋታዎች ተጫውተን ለአራተኛው ቀን ላይ ያው ለሶስተኛነት ቀርበን የሶስተኛ ዋንጫ አግኝተናል። እሺ እንግዲህ አሁንም እንግዲህ ይሄንን የጣሊያኑን ዋንጫ ወስዳቸዋል የመጨረሻውን እንደገና በሳመሩም ሌላም ውድድር ይኖራቸዋልና በጣም የከበደና ያላሰለሰ ልምምድና ጥረት እንደምታደርጉ ነው እንግዲህ ተስፋ ማድረገው ሌላ ግን በፌስቡክም ሆነ ከአመራሩ በኩል አብራችሁ ከሚሰራው ከፍራንቺስኮ ባሎሬ ጋር የሰማነው ነገር አለና በዛ ዙሪያ ደግሞ ሚሉኝን ነው እንግዲህ ኢትዮ ሮማ አንድ ቡድን ጣሊያን አለው ሌላ ደግሞ በኢትዮጵያ ኢትዮ ሮማ የሚል ቡድን አለው ቅርንጫፍ ነው እስቲ ስለሱ እንዴት ተመሰረተ ስንት ናቸው እንዴትስ ይሄን ልታስቡ ቻላችሁ የሚል ቢዘግቡን። ኦ ይሄ በጣም ቆንጆ ጥያቄ አቀረብሽልኝ። ምክንያቱም በመጀመሪያ ደረጃ ፍራንቺስኮ ቫሎሪን ኢትዮ ሮማ በጣም ከልብ ማመስገን የማያስፈልግም ያውቀዋል እሱ ቤቱ ነው። የሚሰራቸው ስራዎች ልዩ ናቸው። ኢትዮ ሮማ እንዲያድጉ ካደረጉት ሰዎች አንዱ እሱ ነው። እና በአጋጣሚ አንድ ቀን ቁጭ ብለን ሁላችንም ቡድኑ በተሰበሰበበት እንዴት ነው ምሳሌ እንሁን ለአውሮፓ ቡድኖች ጠቅላላ ምሳሌ እንሁንና ኢትዮ ሮማ ብለን አዲስ አበባ ላይ እንመስርት ከዛ ቀጥሎ ሌሎች ሀገሮች ደግሞ ያው እንደ ኢትዮ ስዊዘርላንድ እንደ ኢትዮ ስዊድን ተመሳሳይ ሀገሮች ከኛ ያዩና አንድ አይነት ነገሮችን መስርተው እግረ መንገዳችንን ታዳጊ ልጆችን እንዲታዩልን እንዴት ነው ኢትዮ ሮማ ሲባል ያው እኛ ትልቅ ድጋፍ እንኳን ያደረግንላቸው አይደለም ምክንያቱም ትልቅ አቅም የለንም እኛ ለራሳችንም ትልቅ ነገር የለንም ግን ባለን አቅም ማሊያዎችን ሜዳዎችን በማስፈቀድ ውድድሮችን ያካሄዱ ነው እና ለኛ ትልቁ ነገር ልጆቻችንም እንበላቸው እንግዲህ ወንድሞቻችን በጣም ልጆች ናቸው እንዲታዩና ትልቅ ተጫዋች አንድ ቀን እንዲሆኑልን እና የኢትዮጵያን ስም እንዲያስጠሩልን የምናደርገው መንገድ ነው እና ስፖርት ካለ ከተለያዩ መጥፎ ነገሮች መራቅ ይመጣል ማለት ነው ምክንያቱም ሁላችንም በስፖርት ያደግነን አብዛኛዎቻችን ስፖርት ዓለም ውስጥ የገባ ከተለያየ ነገር ይርቃል በዚህ አጋጣሚ እነሱ ይሄንን ውድድር ባደረጉ ወቅት ይነሳሳና ያው የአውሮፓ ብዙ ቡድኖች አሉ እንደምታውቁ እስኪ ኢትዮ ሮማ እንዳደረገው እኛ ምናደርግ በሚል የተለያየ ቡድን አቋቁመው እዛም ሀገር ላይ ወደፊት ልክ እዚህ አውሮፓ እንደሚደረገው ቶርኒዮ እንደዚህ ትልቅ ታውርኒመንት ተደርጎ ፌስቲቫል ተደርጎ እንዲደረግ የምናደርገው ጥረት ነው እና በዚህ አጋጣሚ የምንልከው መልእክት ጠቅላላ አውሮፓ ላይ የሚሳተፉ ቡድኖች ምናልባት እያዳመጡን ከሆነ እቺን ነገር አስበውበት ምንም አይከብድም የቡድኑ አባሎች በትንሽ ብር በማዋጣት ትልቅ ቡድን እዛ ላይ መስራት ይቻላል እና ትልቅ ውድድር ማድረግና ትልቅ ደግሞ እርካታ ማግኘት ይቻላል ምክንያቱም ኢትዮ ሮማ ሲባል ኢትዮጵያውያንና ሮማ የሚኖሩ ሰዎች ነው ትርጉሙ ያው እንነጋገር ከተባለ እና ያው ኢትዮ ሮማ ማለት ኢትዮጵያውያንና ጣሊያኖች እንደማለት ነው ስለዚህ እኛ ኢትዮጵያውያን ሮም ላይ የምንኖር ይሄ ቡድን እንዲያድግልን በሚችሉት መንገድ ማገዝ ይችላሉ ማለት ብር ብቻ አይደለም ለምሳሌ አንድ ሰው 20 ማሊያ አግኝቶ 20ውን ማሊያ ቢልክላቸው ብር ሰጠ ማለት አይደለም ግን ጠቀማቸው ማለት ነው እነዚህ ልጆች ሞራል አገኙ ማለት ነው ለጊዜው ሜዳ ያው በተለያየ መንገድ አግኝተናል ትልቁን ስራ ሆነም ቀረ የሰራው ማለት ምን ይችላል ያው ፍራንቺስኮ ነው እዚህ ስራ ላይ በጣም የሰራው ያው እኛ ተባብረናል በብዙ ነገር እና መልእክታችን ምሳሌ ሆኖ ጠቅላላ አውሮፓም ላይ ሆነ ሌላም ዓለም ላይ ያለ የኢትዮጵያ ዝርያ እዛ ሀገር ላይ አንዳንድ ነገሮችን በስፖርት አማካኝነት እንዲሰራ ነው ሌላ ነገር አይደለም ጥቅምን ውጭ አድርጎ ለጥቅም መሰራት የለበትም በመጀመሪያ ደረጃ ለፍቅር መሰራት አለበት ጥቅም ሌላ ነገር ነው እኛ እንደምታዩ ከአመት እስከ አመት ነው የምንጫወተው አሁን ይሄ አለቀ አሁን ሜ 27 ላይ መክፈቻ አለን የዓለም ዋንጫ ሌላ የሳመር ተብሎ 32 ሀገሮች አሉበት ማለት ነው እሱን እንከፍታለን እሱ እንዳለቀ የአውሮፓው ደግሞ ኢትዮጵያውያን አለ እሱ እንዳለቀ ደግሞ ሴፕቴምበር ሌላ የክለብ ዙር አለ ስለዚህኛ ለሁሉም መልእክት እናስተላልፈው አመቱን ሁሉ ኳስ ተጫወቱ ከሁሉ ነገር እንርቃለን ያገራችንን ስም እናስጠራለን መልእክታችን ይሄ ነው እኛ ከዚህም ከጣሊያንም አልፈን ኢትዮጵያ ላይ መልእክቱን እያስተላለፈን ስለሆነ ትምህርት መስጠት አንፈልግም ግን ምሳሌ መሆን እንፈልጋለን እናመሰግናለን ከልብ። እርግጥ ፍራንቺስኮ ቫሎሬ እዚሁ አካባቢ ተገኝቶ ያመራራካልም እንደመሆኑ መጠን በዛ ዙሪያ ሐሳብ እንዲሰጠን ብለን ነበር። ያንዳንድ የቴክኒክ ችግር ገጥሞት መቅረብ አልቻለም። ቢሆንም ግን እስቲ እንደገና እርስዎን መጠየቅ እፈልጋለሁ። እነዚህ ልጆችን እንዴት አርጋችሁ ማሰባሰብ ቻላችሁ? በዚህ ላይ እስቲ ትንሽ ቢሉኝ። ኦኬ። እነዚህ ልጆች ለማሰባሰብ በመጀመሪያ ደረጃ በየቀበሌው ማስተዋወቂያዎች ለጠፈን። እንደዚህ አይነት ድል እናቋቁም ስለሆነ ይሄንን ኢንተረስት ያላችሁ በሚል የተለያዩ ቀበሌዎች ላይ ለጠፈን ማለት ነው። ያው የቀበሌዎቹንም ሊቀመንበር ማመስገን አለብን በዚህ አጋጣሚ። እሱም በመለጠፍ ያው አንዳንዶቹ ወዲያውኑ ኮንታክት አደረጉን፣ አንዳንዶቹ ደግሞ በኋላ ይመጡ አሉ። ሲጀምሩ 10 ነበሩ፣ አሁን 25 ገብተዋል። ስለዚህ ያው በእንደዚህ አይነት መልክ ነው ያሰባሰብናቸው። እነዚህ ልጆች ቤተሰብ ያላቸው ነው ወይስ በተለይ ለምሳሌ አንዳንድ ጊዜ ምንም አይነት ገቢና ምንጭ የሌላቸው አሰባስቦ በሚቻለው አቅም ለመርዳትም ጥረት ይደረጋልና እናንተስ በዚህ ዙሪያ ላይ ያያችሁት ነገር አለ? አዎ አለ። ያጠናው ነውም ነው ማለት ያው እነሱን ለመተባበር ከመሃላቸው አንዳንድ ልጆች ያው ያገራችን ፕሮብሌም ያለበት አለ። ያው እንዲ ነው ማለት ትንሽ ስለሚከብድ ፐርሰናሊ ነገር ስለሆነ ማውራቱ ጥሩ አይመጣም። አንዳንድ ልጆችን ግን ያው ምን ተባበረበት መንገዶችን ያዝን ነው። እርግጠኛ ነኝ ብዙ ሰዎችም ይሄንን ነገር እንደሚደግፉን ስለምናቅ እነዚህ ልጆች ትምህርታቸውን እንዲጨርሱ ስፖርት እንዲቀጥሉ የምናደርግበትን ዘዴ የሚተባበሩንን ሰዎች እምነት እናደርጋለን። ያው ጠለቅ ብሎ እንዲ አይነት ሰዎች ናቸው ወይም እንደዚህ አይነት ልጆች ናቸው ማለት ባይቻል እንኳን አድማጮቻችን በሚችሉት መልኩና በሚችሉት አቅም እነዚህን ወገኖች እርዳታ ሰጥተው ምናልባትም ወደፊት የኢትዮጵያን የስፖርት ቡድን ወክለው ባለም ዙሪያ የሚንቀሳቀሱ ሊሆኑም ይችላሉ። ምናቀው ነገር የለም፣ እግዚአብሔር ብቻ ነው የሚያቀውና ህብረተሰቡ ወይም ደግሞ አድማጩ በዛ በኩል ሊያረግ ይገባል የሚሉት ነገር ካለ በዚህ አጋጣሚ ቢጠቁሙንስ። እንግዲህ አድማጩና ያው ደጋፊው ማድረግ የሚችለው በአሁኑ ሰዓት ቡድኑ እንዲቀጥል ለማድረግ ያው የሚጠየቁ ነገሮች አሉ። ለምሳሌ ኢትዮ ሮማን የሮማውን ኢትዮ ሮማ ማለት የዚህ ሀገሩን ግልጾ ነው የጠየቁን። ታኬታ ጫማዎች ናቸው። ታኬታ ማለት ያው የእግር ኳስ መጫወቻ ጫማ ነው። ሁሉም የተሟላ የላቸውም ለምሳሌ። እና በዚህ አጋጣሚ አሁን ለምሳሌ እኛ እየተሯሯጥን ነው ታኬታዎችን አግኝተን ለነሱ ለመላክ ማለት ነው። ከዚህ ቀጥሎ ደግሞ ያንዳንዱ ደግሞ ያው ያለበትን የግል ፕሮብሌሙን በግልጽ አድርጎ ያው በማመልከቻም በምንም ስላቀረበ እነዚህን እተባበራለሁ የሚሉትን ሰዎች እኛ ጋር ኮንታክት በማድረግ ቁጭ ብለን በግልጽ የጠየቀውንም ልጅ ሆነ ግለሰብም ሆነ ቡድኑን ማመልከቻውንም በማሳየት ትራንስፓረንት በሆነ መንገድ ግልጽ በሆነ መንገድ በቀጥታ እንዲተባበሩትና እንዲረዱት ማድረጊያ ዘዴዎች ስላሉን ያ ኮንታክት ማድረግ ይችላሉ። እኛ እናንተ ዌብሳይት አላችሁ ወይስ ሌላ መንገድ አለ እናንተ ለማግኘት? አዎ፣ አሁን እኛን ለማግኘት በአሁኑ ሰዓት ፌስቡክ አለን። ሳይት ደግሞ ያው ትንሽ ቀን ሆነን እንጂ ከፍተናል፣ ethioroma.com ያው እንትን እየሰራንበት ነው። እንትኑ ሳይቱ ላይ ያው በሰፊው ገና ብዙ ነገሮች አልተደረጉም ግን ተከፍቷል። በፌስቡክ ሊያገኙን ይችላሉ። በኢሜይላችን ethioroma ያው @yahoo.it አድርገው ማግኘት ይችላሉ። ስልክ ቁጥርም አለን፣ በስልክ ቁጥራችን ሊያገኙን ይችላሉ። እኛን መገናኛ ዘዴ እንኳ ፍላጎቱ ካለ ያው እንደማይጠፋ እርግጠኛ ነኝ። እናመሰግናለን። እንግዲህ በተለይም ሌላ ወደ ሮም ኢዝ ኖት ቢልድ ኢን አ ዴይ የሚለው የሙዚቃ አለና በዘንድሮው የዚህ የኢሮፒያን ሻምፒዮን ውድድር ላይ ሮማ የምትታይ ሀገር ናት። ድምቅ ያለች ብዙ የምታደምቅ ትመስላለች። እና እርስዎ በዚህ ዙሪያ ህብረተሰቡን ወይም ደግሞ በሮማ አካባቢና በሮማ ዙሪያ አካባቢ የሚኖረውን ህዝብ በዚህ በውድድሩ ላይ ምን ቢያደርግ ይሻላል፣ ምን ማድረግ አለበት የሚለውን ትንሽ እንደው ጊዜው ከመድረሱ በፊት ይበሉን። ከወደፊት ግን ሰፋ ባለመልኩ እርስዎ እርሶንም ሆነ የዝግጅቱን ክፍል ይዘን እንቀርባለን ብለን እናስባለን። ኦኬ እኔ መጨረሻ ማስተላልፈው መልእክት ያው ትክክል ሊሆንም ይችላልው ላልወድ ይችላልው ግን ያው የኢትዮ ሮማ ደምብና ህጉ ስለሆነ በዚህ ደምብና ህግ መሰረት እኔ ለአበሻ ተቀላልና እና አበሻ ለሚያፈቅር ተቀላልና መልእክት ምልከው ፖለቲካን ከአይምሮአችን አርቀ ነው ይሄንን ፌስቲቫል እናደርግ። ምክንያቱም ኢትዮጵያን አንድ የሚያደርግበት ነው እንጂ ፖለቲካን በሚመረኮዝ አንሂድ። አንድ ሰው ደጋፊም ሆነ ተቃዋሚም ሆነ ኢትዮጵያዊነቱን አንርሳ። ምን ጊዜም አበሻ ነው፣ ምን ጊዜም ኢትዮጵያዊ ነው፣ ምን ጊዜም ያለንበት ሀገር ዲሞክራሲ ሀገር ስለሆነ የምናስበውን ማድረግ እንችላለን። ግን ሪስፔክት እየሰጠን ነው ማድረግ ያለብን። ስለዚህ በአንድ ላይ ሆነን ኢትዮጵያዊነታችንን እናሳይ። የቤተሰብ ችግራችንን የሀገራችንን ችግር ራሳችንን እንወጣው። በግልጽ ለባዕድ ሀገሮች አናሳይ። ይሄ ነው ትልቁ መልእክት የምልከው። እሺ እንግዲህ ከልብ እናመሰግናለን። ሌላ የሚያስተላልፉት መልእክት ካለ በዚህ አጋጣሚ ፎርሳ ኢትዮጵያ። እሺ ከልብ አመሰግናለሁ አቶ በርቶ ካንቲ እዚህ ድረስ ማለት ላቀረብኩት ጥያቄዎች በሙሉ መልስ በመስጠቶት በአድማጮች ስም ከልብ አመሰግናለሁ። ይሄው የመጪው የኤሮፕ ሻምፒዮን ውድድር ላይ በርታ ብላችሁ ደግሞ የዋንጫውን እዚሁ ጣሊያን አገር እንድታስቀሩም በዚሁ አጋጣሚ ቀደም ብዬ ምኞቴን እገልጻለሁ። መልካሙን ሁሉ እመኝልዎታለሁ። እናመሰግናለን በጣም። Sport is shalal, hibrat sabawita, and not to be of gun and double the regular your sport my on bottom line አድማጮቻችን አሁን እንግዲህ እንግዳችን ሌላኛው በመስመር ላይ ይገኛሉ አብራችሁን እንድትቆዩ በድጋሚ እንጋብዛለን ይስማል ፍራንቼስኮ ይስማል አዎ ይስማኛል ኦኬ በጣም እናመሰግናለን በመሃል መግባት ባትችልም አሁን በመደወል በጣም ይቅርታ አንተ ስላላልኩኝ ደግሞ ያው ያመራራ ካለህ ብዬ ነው አንተ ያላልኩት ኦኬ አይመማረኝ እስቲ እንግዲህ ከዚ ከአንተ ሐሳብ በፊት ሮቤርቶ ካንቲ በኢትዮ ሮማ የቡድኑ መሪና ተጫዋች በኩል በዚህ በሮማ በሚደረገው የሚያረጉትን ጨዋታ ያሸነፉበት እና መሳሰሉትን ነግረውናል እስቲ እኛ ደግሞ አሁን አንተን ወደ አዲስ አበባ ወሰድና አርገህና በጥቂቱም ቢሆን ማብራሪያ ሰጥቶናል እስኪ አንተ እንዴት ሊመሰረት ቻለ እንዴትስ ነው ሁኔታው የመሳሰለውን በድጋሚና ካዳመጥክ ደግሞ ሳትደግም ሊነገር ይገባዋል የምትለውን ብንተነግረን አመሰግናለሁ በቅድሚያ በመግባት ከቀበለዋለሁ በአጋጣሚ እንግዲህ አዲስ አበባ ያለው ነው ነገር ተፈጠረው ያመነያቶ ሮቤርቶ በአጠቃላይ ያለው ሁኔታ በሰፊው ገልጾታል በርከ ተከታትየዋለሁ እንሳድም ሰምቻለሁ እና አዲስ አበባ ቢሆን ወዳው ቃላ ነገር አልነበረም ከተማ በፊዮ ፌዴሬሽኑ መዞር ነበረብኝ አዲስ አበባ ስፖርት ኮንፌዴሬሽን ጽሕፈት ቤት ብዙ ቦታዎች ተዘዋውሬ ነው ለዚህ ደረጃ ያደረሰው ምክንያቱም መመዝገብ አለበት የራሱ በውጭ እንደምናረገውኛ የራሱ ደንብና ስርዓት ይኖረዋል የመሳሰሉት ጉዳዮች አሉ እና የመሳሰሉት ስርዓቶች አሉ እና ቀላል አይደለም ብዙ ውረድ ውተሃለው ነገር ነው ደግሞ ልጆቹ ደግሞ ከአንድ አካባቢ ሳይሆኑ ከየቦታው የተሰበሰቡ ወጣቶች ናቸው ያው በብዛት ችግረኞች ናቸው አንዳንድ ሁኔታዎችም አሉ እና አሁንም እንኳን በቅርብ ጊዜ የናታሊን ኢትዮጵያ ናታሊን ስናሳልፍ አንድ ላይ አንድ ሲያስ በታለፈበት ጊዜ አንድ ላይ ሆኖ እንዲያሳልፉ ለመጀመሪያ ጊዜ እንጃ ኢትዮጵያ ተለመደም የነገር ግን በዚህ በአውሮፓ ያለን ሰዎች አንዳንድ ነገሮችን ያልተለመዱ ነገሮችን በአገራችን የለመዱ የማድረግ ግዴታም ደግሞ ስላለብን እና ተሰብስበው አንድ ላይ አመት ባል እንዲያከብሩ በማድረግ ጥሩ የራት ግብዣ አድርገው እርስ በርሳቸው ተዝናንተው ጥሩ አሳልፈዋል እና የኛ አላማችን ምንድነው አሁን ልጆች ቀስ በቀስ በክለብ ደረጃ ተመዝግበው አሁን በቅርብ ጊዜ መመዝገቡን ሁኔታ ያጠናቃሉ ተመዝግበው ከፍ ያለ ደረጃ እንዲደርሱ ነው ነገ ይደግና ትውልድ እንዲሆኑ ነው ፈልገው ስለዚህ ኢትዮ ሮማ ለመጀመሪያ ጊዜ በኢትዮጵያ ምድር ላይ የውጭ ሀገር የእግር ኳስ ቅርንጫፍ ሲከፍት የመጀመሪያው ቡድን ነው ስለዚህ እኛ ሮምና በሮማ አካባቢ ወይም ጣና ገለ ምንገኘው ኢትዮጵያውያን በሙሉ ጥልቅ ደስታ ሊሰማን ይገባል እንዲያውም በርዳታ መንገድም በተቻለ አቅም ከኢትዮ ሮማ ጋር በመገናኘት እርዳታዎችን ለመስጠት بنዘጋጅ ጥሩ መሰለኝ ሌላው ደግሞ ምንድነው የኢትዮ ሮማ ዚያሎ ኢትዮ ሮማ ማለት ነው ቀድማቶ ሮቤርቶ ተናግረውታል ተክላላ ተጫዋቾቹን ባላቸው ድጋፍ በሚሰጡ ድጋፍ በመሳሰለው ነው ይሄንን ቡድን ጥሩ ደረጃ ለማድረስ ሞክረው እና ኢትዮ ሮማ አዲስ አበባ እንግዲህ እንርግጠኛ ነኝ መቼም ከአንድ አመት በኋላ ራሱ አንድ ኢትዮጵያ ውስጥ አንድ ዜና ሊሆን ይችላል አንድ ትምህርት ሊሆን ይችላል እነዚህ ልጆች ኢትዮ ሮማን ስም ኢትዮ ሮማ አዲስ አበባን ስም በኢትዮጵያ ውስጥ እንደሚያስጠሩ እርግጠኛ ነን በመደብም ተካፍለው በአዲስ አበባ አስተዳደር ክፍል ውስጥም ገብተው እንደሚጫወቱ እርግጠኛ ነን እና ጠዋት ማታ ሳንል ጊዜያችንን ከነሱ ጋር ለማሳለፍ እንግዲህ ያው ዘጋጅተናል አላለሁኝ እንዴት ነው ግንኙነታችሁን የምትፈጥሩት ግንኙነታችን እንግዲህ በማለት እንትላለን በኢሜይልን እንላካለን አንዳንድ ሰዎችም ሲሄዱ በጽሁፍም ሆነ በማንኛውም ነገር ግንኙነት አለን በስልክም ግንኙነት አለን ማለቴ ለምሳሌ በዛ በኢትዮጵያ በሚገኘው ወይም በአዲስ አበባ ከተማ በሚገኘው የስፖርት ውድድር ውስጥ ተሳትፎ እንዲያደርጉ ያላሰለሰ ጥረት እንዲደረግ እንደተነገረው ከሆነ አብዛኞቹ ያው አዎ እንግዲህ እኔ ከመምጣቴ በፊት እንግዲህ የተወሰኑ ሰዎች ተመርጠው ይሄን ጉዳይ እንዲከታተሉ ከኛ ጋር እንዲከታተሉ ተመድበዋል እና እነዚህ ሰዎች ያለው ሁኔታ ሁሉ ከኛ ጋር ግንኙነት በመፍጠር ለምሳሌ ፕሬዚደንት ጻፊ ምናምን የመሳሰሉት ሁሉ መርጠናል ስለዚህ በመሳሰሉ ሁኔታ እንግዲህ ግንኙነት በማድረግ ነው እንግዲህ ነገሩን ከፍ ለማድረግ የምንጥረው ስለዚህ እርግጠኛ ነን እንግዲህ በቅርብ ጊዜ ውስጥ እንግዲህ ይሄን ነገር እንግዲህኛ ከኢትዮጵያ ከኢትዮ ሮማ አዲስ አበባ ጋር ያለን ግንኙነት እንግዲህ ለዙ ምንናሳውቅበት መንገድ በተለይ ሮማን በኢጣና ጋር ላሉ ሰዎች በሮማና በሮማ አካባቢ ለሚገኙ ኢትዮጵያውያን ኢትዮጵያውያን ወዳጆች እንዲያውቁት ለማድረግ በየጊዜው የተወሰኑ ነገሮችን ለማድረግ እንግዲህ ወደፊት አሳባለን እንግዲህ ስለዚህ እዛም ሆኖ የሚካተሉ ሰዎች አሉ ማለት ነው ራሱ ቡድን እንደ አንድ ማህበር ነው ማለት ነው ስለዚህ በዘንድሮ የኢሮፕ ሻምፒዮን ውድድር እዚህ በሚደረገው ላይ ምናልባትም ይሄንን ኢትዮ ሮማ ኢትዮ አዲስ ሮም ነው መሰለኝ ስሙ በትክክል ኢትዮ ሮማ አዲስ አበባ ስፖርት ፉትቦል ኮፕ ቡድን ነው አመሰግናለሁ ኢትዮ ሮማ አዲስ አበባ የስፖርት ቡድን እንደ ተመሰረተና አንዳንድ ሁኔታዎችን እየተንቀሳቀሰ እንዳለ የማሳወቅ ሁኔታም ይኖራቸዋል ብዬ ተስፋ አድርጋለሁ መቼም አዎ አዎ አዎ ማይከርም አሁን በቅርብ ጊዜ ወዲህ ተክላላውኑ የኢትዮ ሮማን አዲስ አበባ ዜናዎች እንግዲህ ከጥቂት ወራት በፊት በኋላ ሁሉ ነገር እንግዲህ በትክክል እንደምንለቅ እርግጠኛ ነኝ ስለዚህ ዘመኝ የሚያገኙትንም ውጤቶች ሁሉ ለማሳወቅ እንግዲህ ካሁኑ ፕሮግራማችን እያስተካከልን ያለ ነው ስለዚህ በቅርብ ጊዜ ውስጥ ስለ ኢትዮ ሮማ አዲስ አበባ ይነገራል ብዬ አስባለሁ እንግዲህ ሌላ የሚተላለፍ እንግዲህ አሁን በዚህ በጣሊያን ከተማ በሮም በተለይ የዚህ የዘንድሮ የኢሮፕ ሻምፒዮን ወይም የኢትዮጵያኖች ውድድር ይደረጋልና ብዙ ዝግጅት እየተደረገ ነው የሚያስተላልፉት መልእክት አለ ትርሶ አንተ በዚህ ዙሪያ ይቅርታ አንተ አዎ በዚህ ዙሪያ የማስተላልፈው መልእክት ምንድነው ቆንጆ ነው ጥሩ ነው ከቱም የኢትዮ ኢታሊ ቢያዘጋጀውም ኢትዮ ኢታሊን የሚመለከት ጉዳይ ሳይሆን በአጠቃላይ ኢታን ውስጥ የምንገኝ ኢትዮጵያኖችን በሚመለከት ነው። ይሄ አንድ ቡድን ብቻ የሚመለከት ጉዳይ አይደለም። ስለዚህ በአለም ዙሪያ ኢትዮ ኢታሊ ያዘጋጀው የሆኑ ፌስቲቫል የኢትዮጵያውያኖች እና የኢትዮጵያ ጉዳዮች በሙሉ ጣና ገር ያለነው ሰዎች በሙሉ ጉዳይ እንዲሆን መጣር አለብን የሁላችን ግዴታ ነው። ምክንያቱም የሁላችንም ስም የሚያስጠራስ ከሆነ ድረስ እንግዲህ ሁላችንም የመተባበር ሁኔታ አለብን ብዬ ገምታለሁ። ይሄን በኔ ግምት በኔ አስተሳሰብ እንግዲህ ያንዳንዱ ሰው የራሱ አስተሳሰብ አለው። ምን ማሰው ምንድን ነው ለዚህ ነው እንግዲህ ስለዚህ ኢታሊ ጉዳይ የኢትዮ ኢታሊ ብቻ ሳይሆን ተክላላ ኢትዮጵያውያን የሚመለከት ጉዳይ ነው ስለዚህ ይህ ውድድር ይህ ዝግጅት ይህ ፌስቲቫል ሮማውስ በጥሩ ሁኔታ በሰላም በፍቅር እንዲያልፍ ምኞቴ ነው እንግዲህ እሺ እኛም ከልብ እናመሰግናለን እንግዲህ ኢትዮ ኢታሊ በዝግጅት ላይ መሆኑን ነው እንግዲህ የምናቀው በዛ በኩል ደግሞ ይችላል እንግዲህ ዋንጫው እዚሁ ብንቀር እንግዲህ ሁላችንም ተስማምተን እንግዲህ ሁላችንም ድጋፍ ያስፈልገዋል ዋንጫው ኢትዮ ሮማ ስፒከር እንግዲህ ታናግሩ ስፒከር ለሁላችንም ደስታ ነው እንግዲህ ሁላችንም ምኞት ነው እሺ ከልብ እናመሰግናለን እንግዲህ አድማጮቻችን በዚህ በኢትዮ ኦኬ አመሰግናለሁ መልካም እሺ ከልብ አመሰግናለሁኝ አድማጮቻችን ስታዳምጡት የነበረው እንግዲህ በኢትዮ ሮማ አዲስ አበባ በሚል በአገራችን የስፖርት ቡድን የኢትዮ ሮማ ስፖርት ቡድን ቅርንጫፍ እዛ እንዳለ ነው እንግዲህ የተለያየ ሁኔታዎችን ያካሄዱ ነው በቅርብ ጊዜ ተቋቋመ የስፖርት ቡድን ነው ወጣቶች ናቸው በተለይ ፌስቡካቸው ላይ ምናልባትም አሁን ዌብሳይት ከፍተናል ስላሉ በዛ በድረ ገጻቸው ላይ ምን አይነት ሁኔታዎች እንዳሉ እንዴት አድርጎ መገናኘት እንደሚቻል የመሳሰለው ሰለውን ሁሉ ማየት የሚቻል ይመስለኛል ገና መጀመራቸውና ድረገጻቸው ገና መጀመሩ ነው ስለዚህ ብዙ ነገር ላይኖር ይችላል ግን ተስፋ አደርጋለሁ ወደፊት ሰፋ ባለ መልኩ ያደረጉትን እንቅስቃሴዎች የገጠማቸውን ችግር የመሳሰለውን የወገንም የተለያዩ ሰዎችንም አስተያየት የሚቀበሉበት ይመስለኛል በያስባለሁኝ ስለዚህ ሁላችንም ከጎናቸው ቆመን የምንችለውን ሁሉ እንድናደርግ በዚህ አጋጣሚ እንገልጻለን እንግዲህ ኢትዮ ኢታሊ ለረጅም ጊዜ በዚህ በውድድሩ ላይ ሲሳተፍ የነበረ ቡድን ነው እሱ ነው አሁን ይሄን ዝግጅት በሮማ የሚያከናውነው ስለዚህ ተስፋ እናደርጋለን እንግዲህ እናንተም አብራችሁ እንድትገኙ እንግዲህ አድማጮቻችን ትንሽ ጉንፋን አለብኝ መሰለኝ አስቸግሮኝ ነበር አብራችሁን በድጋሚ የተወሰኑ ደቂቃዎችን አብራችሁ እንድትቆዩ ጋብዛለሁኝ የመጨረሻ ሁለት ሙዚቃዎች ገደማ አቅርበን የዛሬውን ፕሮግራማችንን በዚህና በቃለን ግን አስተያየት ለመስጠት ለምትፈልጉ 0649175 ላይ እንገኛለን ለተለያዩ ነገሮች ሊቀርቡ ይችላሉ ወይም ደግሞ መቅረብ አለባቸው ወይም ደግሞ የተሳሳታችሁት ሁኔታ አለ ርማት ሊደረግበት ይገባል በመትሉትም ዙሪያ አስተያየታችሁን ለመቀበል እንሞክራለን ምክንያቱም በተለይ በዚህ በስፖርቱ ዙሪያ አስመልክቶ በተለያየ መልኩ በሰሞኑን ወይም ደግሞ ከተወሰነ ጊዜ ጀምሮ በፌስቡክ ላይ የተለያየ ሁኔታዎች በኢትዮጵያ ኮሚኒቲ በኢትዮ ሮማ ስፖርት ቡድን በመሳሰለው ላይ የሚደረጉ በመኖራቸው ነው እንግዲህ እንግዶቻችን በተቻለ መጠን ጫና አድርገው ስፖርት ለስፖርት ያሉት እንግዲህ ሎሎቻችንም የተመሰለንን ሐሳብና የመሰለንን ሁኔታዎች ለመስጠት እንችላለን ስለዚህ በየትኛውም ጊዜና ሰዓት ጣልቃ በመግባት ሐሳባችሁን ለመቀበል ምንም አይነት ችግር የለብንም ማንኛውንም አስተያየት ከዘለፋ በስተቀረ ለመቀበልና አብረን ለመተባበር እንሞክራለን ምክንያቱም ይህ ዝግጅት የሚደረገው በዚሁ በሮማ ከተማ ነው ቀደም እንደሰማነው ከሆነ ኢትዮ ኢትሊ የፕሮግራሙን ያወጣ ነው ስለዚህ ፌዴሬሽን ውስጥ ባለው ዌብሳይት ወይም ድረ ገጽ ገብተን ብናይ ምናልባትም ይቅርታ ይደረግልኝ እኔ ስገብቼ ስላላየሁ ብዙ ማለት አልችልም ግን ቢሆንም እዛ ገብተን ፕሮግራሞቹን ማየት እንችላለን ስለዚህ ከኢትዮ ኢትሊ ጋር በመገናኘት እንግዲህ ይመስለኛል የተለያዩ ሁኔታዎችን የተለያዩ ሂደቶችን ማከናወን የሚቻለው ስለዚህ ወደፊት እኛም ኢትዮ ኢትሊ እያደረገ ላለበት ሁኔታና አንዳንድ ምክሮችን ወይም ደግሞ ሐሳቦችን ወይም ደግሞ ሁኔታዎችን የሚገልጸን ከሆነ ወደፊት ከፌዴሬሽኑም ሆነ ከኢትዮ ኢትሊ ጋር ግንኙነት በመፍጠር እንግዲህ ተከታታይ ሁኔታዎችን ለማቅረብ እንሞክራለን እንዲሁም አድማጮቻችን በቀጥታ ለናገኛቸው የምንችላቸውና ቢጠየቁ ቢያብራሩ ይሻላል ላለ የምትሏቸው ሰዎችን ካሉ በዚሁ በስፖርት ዙሪያና በሌሎች ዙሪያዎች ምን ጊዜም ቢሆን በዚህ በ0649175050 ላይ እንገኛለን እስካሁን ድረስ አብራችሁን ስለቆያችሁ ከልብ እያመሰገንን ቀሪው እሁድ መልካሙን ሁሉ እንዲዝላችሁ እንመኛለን በዚህ በቴዲ ዘፈን የመጨረሻ ዝግጅታችንን እናጠናቅቃለን መልካም ቆይታ ይሁንላችሁ Silenia nei solo che attaurato silenia nei Sous-titrage Société Radio-Canada.